የሚያመልከው አምላክ ሳይንሳይ ጀበዘው የፊደላት ብዛት ሰው በታይ ገምደው መንፈሳዊ አይኖች ተከፍተው ካላዩት ቃሉ ሞኝነት ነው አውቀናል ለሚለው ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ደርቤንና ጥቅሜን ባለማወቃቸው እኔ አትንኩላቸው ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ደርቤንና ጥቅሜን ባለማወቃቸው እኔ አትንኩላቸው ይልቅ ሳይጨልም መዝጊያ ሳይቆልፍ የሰው ልጅ መለስ ለሚጠፋል ጉልበቱን ከማፍሰስ ይልቅ ሳይጨልም መዝጊያው ሳይቆልፍ የሰው ልጅ መለስ ለሚጠፋል ጉልበቱን ከማፍሰስ የሚጠፋ ጥሪት ማከማቸት እንጂ ዘላለማዊውን ለማግኘት ዘግቼ ጌታዬን የሞትኝ ብዬ ወሰኔ ከአዋቂዎች በላይ አፍሮቆም ወይኔ ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አትንኩላቸው ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አትንኩላቸው ይልቅ ሳይጨልም መዝጊያው ሳይቆልፍ የሰው ልጅ መለስ ለሚጠፋ ዓለም ጉልበቱን ከማፍሰስ ይልቅ ሳይጨልም መዝጊያው ሳይቆልፍ የሰው ልጅ መለስ ለሚጠፋ ዓለም ጉልበቱን ከማፍሰስ ና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላብራቶሪ ቁጥርን ከቁጥር ጋር ያጋጩ ቢኖሩ አያዩትም ጌታን እሩቅ ነው ሀገሩ ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ፋቱ ለቆለ ታረመ ብርሃን ነው ገና ዛሬ መንጨለመ ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን ባለማወቃቸው ያዘንኩላቸው ሞኝ ነው አልተማረም አሉኝ እግዚአብሔር አድሬለት ቢያዩኝ ድርቤንና ጥቅሜን I can live. σαν εικόνες και σαν τις ημέρες δεν μην τα πάω.